ሰማይን የሰራ የምድርን ፈጣሪ በዘላለም ዙፋን ለዘላለም ኗሪ ገናናነትህን ሰማያት ያውቃሉ ምድርና ሞላዋም ይመሰክራሉ። የኃያላን ሁሉ ኃያል የነገሥታት ሁሉ ንጉሥ የጌቶችን ሁሉ ጌታን ባለ ታላቅ ግርማ ኤልሻዳይን ጊዜ የብርሃን ስትልብስ ለተጠቃው ሕዝብ ፊትህን ስትመልስ ድንቅ አድራጎትህን በምድር ስታደርግ በጽድቅህ ስትፈርድ አመፃን ስትጠርግ የኃያላን ሁሉ ኃያል የነገሥታት ሁሉ ንጉሥ የጌቶችን ሁሉ ጌታ ባለ ታላቅ ግርማ ኤልሻዳይ ቃልህን ስትሰጥ ለሲና ተራራ በልጆች ሰፈር በበረሃው ስፍራ በክብር እሳትህ ተራራውን አጤስከው በመረጥካቸው ፊት ክብርህን ገለጽከው። የኃያላን ሁሉ ኃያል የነገሥታት ሁሉ ንጉሥ የጌቶችን ሁሉ ጌታ ባለ ታላቅ ግርማ ኤልሻዳይ የተዳፈሩህን የተነሱብህን ልክህን ሳያውቁ የታጠቁብህን እየቀጣቸው ተረቶች ሆነዋል። ትፍርትህ ትክብርህ አንተ ግን ኑርሃል። የኃያላን ሁሉ ኃያል የነገሥታት ሁሉ ንጉሥ የጌቶችን ሁሉ ጌታ ባለ ታላቅ ግርማ ኤልሻዳይ የኃያላን ሁሉ ኃያል የነገሥታት ሁሉ ንጉሥ የጌቶችን ሁሉ ጌታ ባለ ታላቅ ግርማ ኤልሻዳይ